وعلى أشرف المرسلين سيدنا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، أدماجو تشاتشن، السلام عليكم ورحمة الله وبركاته. ባለፈው ሳምንት የዳሩል አኽራ ትምርታችን ላይ ስለ ጀነትና ጀሃነም አጠቃላይ የሆነ ግንዛቤ ወስተን ነበር። ኢንሻአላህ በዛሬው ደርሳችን ላይ ጀነትንም ጀሃነምንም በተናጠል እናያለን ማለት ነው። ባለፈው ሳምንት ቃል እንደገባሁላችሁ ዛሬ ይሽላችሁ የቀረብኩት ስለ ጀሃነም ይሆናል። اخواني واخواتي ዛሬ በዚህ ደርስ ላይ ስለ جهنم ሁሉንም አውርቼ መጨረስ አልችልም። እንዲያውም በኔ ግምት ስለ جهنم በቁርአንና በሐዲስ ላይ ካወረዱት አንድ ሶስተኛው ነው ይሄ የቀረብኩት። የዚህ ምክንያት የጊዜ አለመብቃቃትና ደርሱን የምንሰጥበት ዘይቤ በጥልቅ ለማየትና ለማስተንተን ስለማይቻልበት ነው። አልሙሂም የዛሬውን ደርሳችንን ስንጀምር ቀጥታ ምን ገባው እንግዲህ የጀሃነም በሮች ብዛታቸው በዚህ በሮች የሚገቡትን የሰዎች አይነትን በማየት ደርሳችንን እንጀምራለን። አላህ ሱብሃነ ወተዓላ ስለ ጀሃነም በሮች ብዛታቸው بسورة الحجر لايسي نقران وإن جهنم لموعدهم أجمعين جهنم الشيطان اللي تكتلوت لهلهم بأرقد كتروات شونات علي لها سبعة أبواب لكل باب منهم جزء مقسوم لرسوة ሰባት በሮች አሏት ለሁሉም በሮች ከነርሱ የተከፈለ ክፍል ነው አለ። የጀሃነም ሰዎች ጀሃነም ግቡ ተብለው ተገፍተው ተንደው ወደ ጀሃነም ከገቡ በኋላ የጀሃነም በር ይዘጋል። ይህንንም አላህ ሱብሃነሁ ወተዓላ በሱረቱል ሁመዛ ላይ ሲነግረን ኢንሃ عليهم እርሷ በእርግጥ በነርሱ ላይ የተዘጋች ነች፣ በተዘረጋች አዕማድ ውስጥ የተዘጋች ነች አለ ሱብሃነ ወተዓላ። የጀሃነም ደረጃዎች ሰባቱም ከመሬት በታች ሆነው እርስ በእርስ ላይ ተደራርበው ከቀላል ወደ ከባድ እየሄዱ እስከ ሰባተኛው የጀሃነም ደረጃ ወደ ታች ይራቀ ይሄዳል። የመጀመሪያው ደረጃ በጣም ቀለል ያለ የጀሃነም ቅጣት አለበት። የመጨረሻው ሰባተኛው ደግሞ በጣም የከበደና የከፋ ቅጣት ያለበት ቦታ ነው። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ቁጭ ባሉበት ሰይድና ጅብሪል በጣም እየተርበተበቱና ተደናግጠው ወደ ረሱል ሰለላሁ ዐለይሂ ወሰለም መጡ። ረሱል ሰለላሁ ዐለይሂ ወሰለም አዩትና ማዛ ቢክ ያ ጅብሪል ምን ሆነ ሃል ያ ጅብሪል ብለው ጠየቁት። ጅብሪልም ሲመልስ ያ ረሱላህ መረርቱ አልአን ዐላ ናፊኽ ናር አሁን ጀሃነምን በሚያቀጣጥሉ በሚነፉ ሰዎች አልፌ ነው የመጣሁት አለ። ረሱል ሰለላሁ ዐለይሂ ወሰለም ሲመልሱለት አወይም ፈኹ ፊናሪ ያ ጅብሪል ያ ጅብሪል እሳት ላይ ይነፋል ወይ በማለት ጠየቁ። ሰይድና ጅብሪልም ዐለይሂ ሰላም ሲመልስላቸው ኢነላሁ አውቀደ ናረ ጀሃነም አልፍ ሰና ሐታ እብየደት አላህ የጀሃነም እሳትን ለአንድ ሺህ ዓመት ያህል ነጭ እስክትሆን ድረስ አቀጣጠላት አለ። ثم أنقض عليها ألف سنة حتى أحمرت አሁንም አንድ ሺህ አመት ቀይ እስክትሆን ድረስ አቀጣጠላት አለ። ثم أنقض عليها ألف سنة أخرى حتى سودت أهنم ليلة عند شي أمد أكت أطلاتنا مجرش علي تقرهون اتشال فهي الآن سودة مزلمة أهن جهنم بزي ساعت على بتعميت أقرش نايج ألمتشن اتشال رسول صلى الله عليه وسلم جبريل سيطيقو سفل النار يا جبريل يا جبريل جهنم اساتوان استي غلص لين بلاو طيقوت فقال يا محمد قعرها بعيد يمچرشاوا كفل بتام بتام يراق انو على وان حرها شديد ሙቀቷ ደሞ በጣም የሚያቃጥልና የሚለበልብ ነው አለ። እንደዚህ ያለ ሰይድና ጅብሪል ለረሱል ሰለላሁ ዐለይሂ ወሰለም የጀሃነም ሰዓትን እየገለጸላቸው ሳለ ረሱል ሰለላሁ ዐለይሂ ወሰለም ራሳቸውን መቆጣጠር አቅቷቸው ያ ጅብሪል ሐስቡክ ሐስቡክ ያ ጅብሪል አቁም አቁም በቃ فإن قلبي كاد يتصدع ቀልቤ ከቦታው ሊነቀል ሊፈነዳ ምንም አልቀረውም አቁም አቁም ያ ጅብሪል አሉት። ጀሃነም ውስጥ 7 ደረጃዎች አሉ ካለን የመጀመሪያው ደረጃ ደግሞ ቀለል ያለና ቀጣቱም እንደዚሁ ለተወሰነ ጊዜ ይሆናል። የእሳት የመጀመሪያው ክፍል ጀሃነም ይባላል። ስሙ ጀሃነም ይባላል። በዚህ ውስጥ የሚገቡት ሙዋሂዲኖች ሙስሊሞች ናቸው። እነዚህ ሙስሊሞች እንግዲህ በዱንያ ላይ ከባእር ወይንም ተላልቆቹን ማዕሲያዎች ሰርተው ተውባ ሳያደርጉ የሞቱ ሰዎች ናቸው። እነዚህ ሰዎች የመጀመሪያው የጀሃነም ክፍል ውስጥ ይገባሉ። በዚህ በመጀመሪያው ደረጃ ላይ ያለው ቅጣት ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን ጀሃነም ውስጥ አንድ ሙእሚን ወይንም የመጀመሪያው የጀሃነም ክፍል ውስጥ የገባ ሰው ከእሳት የተሰራ ጫማ ይለብስና የራስ ቅሉ ደም ይፈላል አሉ። ይሄ እንግዲህ በጣም በጣም በጣም ቀላል የሆነ የጀሃነም ቅጣት ማለት ነው። ሁለተኛውን የእሳት ደረጃ በተመለከተ ደግሞ ዑለማዎች በዚህ ጉዳይ ላይ ተለያይተውበታል ማለት ነው። ግማሾቹ ከሙስሊሙን ቀጥሎ ከመጀመሪያው የጀሃነም ደረጃ ቀጥሎ የሚገቡት ይሁዶች ናቸው፣ ከዛ በሶስተኛው ደረጃ ላይ ደግሞ ነሳራዎች ናቸው የሚሉ አሉ። ሌሎቹ ደግሞ አይ ከሙስሊሞች ቀጥሎ የሚገቡት ነሳራዎች ናቸው፣ በሶስተኛው ደረጃ ላይ ግን የሚገቡት ይሁዶች ናቸው በማለት ዑለማዎች ተለያይተውበታል። ለማንኛውም የሁለተኛው የእሳት ደረጃ ሰቀር ይባላል። በዑለማዎች አባባል እንግዲህ በሁለተኛው ደረጃ በሰቀር ውስጥ የሚገቡት ይሁዶች ወይም ነሳራዎች ናቸው። የሶስተኛው የጀሃነም ደረጃ ደግሞ ለዛ የሚለው ነው። እዚህ ውስጥ ደግሞ ቀድም እንዳልነው እንግዲህ ይሁዶች ወይንም ነሳራዎች በዑለማዎች አባባል ይሁዶች ወይም ነሳራዎች ናቸው የሚገቡበት። ቀጥሎ የአራተኛው የጀሃነም ደረጃ አልሁጠማ ተብሎ ይጠራል። በአራተኛው የጀሃነም ደረጃ ውስጥ የሚገቡት አልሁጠማ ውስጥ የሚገቡት አሳቢኡን የሚባሉ ናቸው። እነዚህም በጥቂት አንቢያዎች ብቻ የሚያምኑ ሰዎች ናቸው። አምስተኛው የጀሃነም ክፍል ደግሞ ሰዒር ሲባል እዚህ ውስጥ የሚገቡት በበሬና በእሳት እንዲሁም በሌላ መخلوقاتዎች የሚያምኑ ሰዎች ናቸው። እንደ ሂንዱ ሲክ ወይም ሌሎችም ናቸው ማለት ነው። ስድስተኛው የጀሃነም ክፍል ደግሞ ጀሂም ይባላል። ጀሂም ውስጥ አንድ የከሰል ድንጋይ ተልቀነቱ ወደር የሌለው ነው። ሰባተኛውና የመጨረሻው የጀሃነም ደረጃ አልሃውያ ወይም ደርከል አስፈል ይባላል። የመጨረሻውና እጅግ የከፋ ቅጣት ያለበት ሲሆን እዚህ ውስጥ የገቡ ሰዎች ለዘላለም አይወጡም። እዚህ ሰባተኛውና የመጨረሻው የጀሃነም ደረጃ ውስጥ የሚገቡት ሙናፊቆች ናቸው። አላህ ይህንንም ሲነግረን ኢነል ሙናፊቂነ ፊደርክል አስፈል ሚነናር፣ ሙናፊቆች በደርክል አስፈል እሳት ውስጥ ይገባሉ አለ። ሁለተኛው ደግሞ አስሓቡል ማኢዳ፣ እነዚህ ደግሞ በነቢዩላህ ዒሳ ዘመን ከሰማይ ላይ ምግብ ገበታ ይውረድልን ብለው አስቸግረው አላህ እኔ አወርድላችኋለሁ፣ ይህንንም ሙዕጅዛ አይታችሁ ከመሃላችሁ ውስጥ አንድ ሰው ቢከፍር አይቀጡ ቅጣት እቀጠዋለሁ ብሎ ስለዛተባቸው ያንን ገበታ ካወረደላቸው በኋላ ያ ዒሳ ይህማ ስሕር ነው ድግምት ነው ብለው በመክፈራቸው አላህ እዚህ ጀሃነም ውስጥ እዚህ ሰባተኛው ክፍል ውስጥ ሊከታቸው ቃል ገባላቸው ማለት ነው። ሶስተኞቹ ደግሞ አለ ፊርዓውን፣ የፊርዓውን አጋዦች ተከታዮችና ቤተሰቦቹ ናቸው። አናሩ ዩዕረዱነ ዐለይሃ ጉድዋን ወዐሽያን ወየውመ ተቁሙ ሳዓቱ አድኺሉ አለ ፊርዓውን አሸደል ዐዛብ። የውመል ቂያማ ቀንም አላህ ለመላኢካዎቹ ፊርዓውንንና ቤተሰቦቹን የከፋ አዛብ ውስጥ አስገቧቸው ብሎ ያዛል። ከአቡ ሁሬራ እንደተዘገበው ረሱል ሰለላሁ ዐለይሂ ወሰለም ጋር ተቀምጠን ሳለ ኢዝ ሰሚዐ ወጅባ፣ ረሱል ሰለላሁ ዐለይሂ ወሰለምም ሰሃቦቹም ሁሉም የመዲና ሰው አንድ መሬት ያንቀጠቀጠ ትልቅ ፍንዳታ የሚመስል ድምፅ ሰሙ አለ። ረሱል ሰለላሁ ዐለይሂ ወሰለምም ወደ ሰሃቦቻቸው ዞር ብለው አተድሮነ ማ ሃዛ፣ ምን እንደሆነ ታቃላችሁ ወይ በማለት ጠየቁ። ሰሃቦቹም ቁልና አላሁ ወረሱሉሁ አዕለም፣ አላህና ረሱሉ ያቃሉ በማለት መለስን አሉ። ሃዛ ሐጀሩን ሩሚየ ቢሂ ፊናር ምንዙ ሰብዒነ ኸሪፋ፣ ይሄ አንድ ትልቅ ድንጋይ ወደ ጀሃነም ከሰባ ዓመት በፊት ተወርውሮ አሁን ገና የጀሃነም የመጨረሻው ክፍል ደርሷል አሉ። እንግዲህ ይህ ድንጋይ ከተወረወረ ሰባ ዓመት ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። የጀሃነም የመጨረሻው ምድር ላይ የደረሰው ከሰባ ዓመት በኋላ ነው አሉ። ጥልቀቱ እንግዲህ ምን ያህል እንደሆነ መገንዘብ እንችላለን ማለት ነው። ጀሃነምን የሚያነደው ከዚህ በኋላ ምንድን ነው? አላህ ስብሓንሁ ወተዓላ በሱረቱ ተሕሪም ላይ ሲነግረን ያ አዩሃ ለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃረቱ ዐለይሃ መላኢከቱን ጊላዱን ሽዳድ ላ يعصون الله ما أمرهم ويفعلون ما يؤمرون እናንተ ያመናችሁ ሆይ ነፍሶቻችሁንና ቤተሰቦቻችሁን መቀጣጠያዋ ሰዎችና ድንጋዮች ከሆነችው እሳት ጠብቋቸው አለ። በእርሷ ላይ ጨካኞች ኃይለኞች የሆኑ መላእክቶች አሉ። አላህ ያዘዛቸውን ነገር በሙሉ የማይጥሱ የሚፈጽሙ ናቸው። የሚታዘዙትንም ሁሉ የሚሰሩ ናቸው አለ። ጀሃነምን በዚህ ጊዜ የሚያቀጣጥሏት ሰዎችና ድንጋይ ነው ማለት ነው። በሌላ አያ ላይ ደግሞ አላህ ስብሓነሁ ወተዓላ ፈተቁ ናር አለቲ ወቁዱሃ ናሱ ወልሂጃረቱ ኡዒደት ሊልካፊሪን፣ አላህ ስብሓነሁ ወተዓላ ሲነግረን እሳትን ፍሯት፣ ያንን ቀን የምታቀጣጥለው የሰው ልጅና ድንጋይ ነው። ይህም ጀሃነም የተዘጋጀው ለእናንተ አይደለም ለካፍሮች ነው። እዛ ውስጥ እንዳትገቡ ተጠንቀቁ ብሎ አላህ አስጠነቀቀን። ጀነት ዘበኞች የሏትም፣ ጀሃነም ግን ዘበኞች አሏት። አላህ ስብሓነሁ ወተዓላ ይህንን አስመልክቶ ሲነግረን በእርሷ ላይም በጀሃነም ላይም ማለቱ ነው 19 ዘበኞች አሉባት። ወማ ጀዐልና أصحاب النار إلا ملائكة وما جعلنا عدتهم إلا فتنة للذين كفروا يا إساتنم زبنيوش ملائكاوش انجي ليلا على درق نباتشو مالا ቁጥራቸውንም 19ኙንም ቁጥር ለነዚያ ለካዱት መፈተኛ እንጂ ለሌላ አላደረግነው ማለ ሱብሃነሁ ወተዓላ የጀሃነም ሐላፊ መላእካው ሰሙንግዲ ማሊክ ይባላል የጀሃነም ሰዎች ብዙ ጊዜ ለአላህ አቤቱታቸውን አቅርብልን በማለት ይለምኑታል ይህንንም አስመልክቶ አላህ ሱብሃነሁ ወተዓላ ሲነግረን ወናደው ያ ማሊኩ ሊቅዲ علينا ربك ማሊክ ሆይ ጌታህ በእኛ ላይ በሞት ይፍረድ አሁን እንግዲህ የሚፈልጉት ሞትን ብቻ ነው ያ ማሊክ ጌታህ በእኛ ላይ ሞት እንዲፈርድ ንገርልን እያሉ ይጣራሉ እርሱም ሲመልስላቸው قال انكم እናንተን በቀጣት ውስጥ ዘላለም ነዋሪ ናችሁ ዝም በሉ ይላቸዋል ጀሃነም ውስጥ የሚገቡት የሰዎች ብዛት ምን ያህል ነው አቢ ሰዒድ አልኹድሪ በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን يقول الله تعالى يا آدم الله آدمን ይጠራዋል يوم القيامة ቀን فيقول لبيك وسعديك والخير في يديك لبيك يا الله كلم خير باجه يالو جيتاي لبيك يلال اللهم سيطيقو اخرج بعث النار يا جهنم من درشا اوطا كلجوجه بلو يطيقوال ادم ميازنه وما بعث النار مندنو يا جهنم درشا بمالت يطيقال 99 لجهنم عنده لجنت نو بلو ينقروال በዚህ ጊዜ አሉ ረሱል ሰለላሁ ዐለይሂ ወሰለም ወተዳኡ ኩሉ ሐምልን ሐምላሃ ሴት ከድንጋጤ ተነሳ ያረገዘችውን የምታወርድበት ወተረና ሰሶካራ ሰዎች ሰካራሞች መስለው ይታያሉ ወማሁም ቢሶካራ ነገር ግን ሰክረው አይደለም ወላኪን አዛበላሂ ሸዲድ ያንን ቀን ግን የአላህ ቅጣት ብርቱ ነው በማለት يا الله ننقذ قرو صحاباوچم يا رسول الله واينا ذلك الواحد انجدياوس ك199 جهنم يميهد كونه انيام ك99 وسط ايدلنم وي بمالت طيقو رسول صلى الله عليه وسلم سيارغاغواچو قال ابشروا فان منكم رجلا ومن ياجوج وماجوج 1000 ከናንተ አንድ ሲሆን ከያጁጅና ወማጁጅ አንድ ሺ ነው አሉ። የዮመል ቂያማ ቀን እንግዲህ በዚያ አይነት ሁኔታ አባታችን አደም ልጆቹን ካስረከበ በኋላ وسيق الذين كفروا الى جهنم زمرا እነዚያ የካዱትም የከፈሩትም ወደ جهنم ይነዳሉ አለ። በሌላ አያ ላይ ደግሞ يعرف المجرمون بسيماهم فيؤخذ بالنواصي والأقدام كهاديوج بملكتاچو يتታወቃሉ ያንንቀን ሙስሊሞችን ሙእሚኖችን ረሱል ሰለላሁ ዐለይሂ ወሰለም ከውዱአችን በወጣልን ምልክት እንደሚያዩን ሁሉ የጀሃነም ሰዎችም ያንንቀን ምልክት ይኖራቸዋል ከሃዲዎች በመልክታቸው ይታወቃሉ በአናቶቻቸውና በእግሮቻቸውም ይያዛሉ አለ ሱብሃነሁ ወተዓላ መጀመሪያ እሳት የሚቀጣጠልባቸው ሰዎች ካፍሮች አይደሉም ከሙእሚኖች ውስጥ ነው ይህም ያአላህ ቁጣ ስለወረደባቸው ነው አቡ ሁረይራ ረዲየላሁ አንሁ በዘገቡት ሐዲስ ላይ ሰሚዕቱ ረሱላህ ሰለላሁ ዐለይሂ ወሰለም ይቆል መጀመሪያ يوم القيامة كان يمدانيوت رجلون استشهد شهيد هونو يموتون سونو عدو مؤمنو شهيد هونو يموتون سون الله مجمّره يدانيو المالتنو ወደ አላህም ያመጡትና አላህ በሰጠው ኒዕማ ሸሂድ የመሆንን ኒዕማ ያስታውሱታል። ከዛም ይጠይቁታል ፈማ አሚልተ ፊሃ በዚህ በሰጠንህ ኒዕማ ዱንያ ላይ ምን አድርገህበታል ብለው ይጠይቁታል። قال قاتلت فيك حتى استشهد ላንተ ብዬ ባንተ መንገድ ተዋግቼ ሸሂድ ሆኜ መጥቼልሃለሁ ይላል። አላህም ዋሽተሃል ብሎ ይነግረዋል። ولكنك قاتلت لأن يقال جريء فقد قيل يلك أنت يتواجهو جغنانا دفار اندتبال بلهنو نياه يهي نبرا اندزيوم اندنياه سووش سيلو نبر ثم أمير به فسحب على وجهه حتى ألقي في النار كزيام بفيتو مريت لا يتغدتت جهنم اسات قاسي درس አንስተው ይወረውሩታል አሉ። እንደዚሁ ደግሞ የዲን ትምርቱን የተማረና ቁርአኑንም በደንብ ያወቀ የቀራ አላህ ፊት ያቀርቡታል። ከዚያም አላህ በዱንያ ላይ ስለሰጠው ኒዕማ ያስታውሱትና በዚህ ኒዕማ ዱንያ ላይ ምን አድርገሃል ብለው ይጠይቁታል። ተዓለምቱ ልዕልመ ወዓለምተህ ወቀራእተ ፊከ ልቁርአን ዕልምን ተምሬ ሰዎችንም አስተማርኩኝ ቁርአንንም ቀርቼ ሰዎች ላይ ስቀራ ነበር በማለት ይመልሳል። አላህም قال كذبت ولكنك تعلمت العلم ليقال عالم አንተ ንያህ መጀመሪያውኑ ስትማር ዓሊም እንድትባል ነበር ቁርአኑንም የቀራው ያፈዝከው ድምጹ እንዴት የተሻለ ነው ድምጹ እንዴት ያምራል ተብሎ እንዲወሳለህ ብለህ ነው የተማርከው የቀራኸው በማለት በፊቱ ወደ ጀሃነም እየሳቡት ይወስቱትና ጀሃነም ሲደርስ ወደ ጀሃነም እሳት ይወረውሩታል። ከዚያም አላህ በዱንያ ላይ ሀብትና ንብረት አትረፍርፎ የሰጠውን ሰው ያመጡታል። አላህ በዱንያ ላይ የሰጠውን ኒዕማ በደንብ ያስታውሱታል። ፈማ አሚልተ ፊሃ በዚህ በሰጠንህ ኒዕማ በንብረት በገንዘብህ ምን አድርገህበታል በማለት ይጠይቁታል። እርሱም ሲመለስ قال ما تركت من سبيل تحب ان ينفق فيها الا انفقت فيها لك ማንኛውንም ያንተ መንገድ ያንተን ጉዳይ በዱንያ ላይ በሚያስፈልግ ጉዳይ ላይ በየቦታው መስጠት የሚገባ ቦታ ላይ ሰጥቻለሁ ላንተ ብዬ ነው የሰጠሁት በማለት ይናገራል። አላህም قال كذبت وشتهن نو እንደዚያ ስሰጥ የነበረው ቸር ነው ደግ ነው እንዲባል ነው እንደዚህም በዱንያ ላይ ተብሏል በማለት ይነግረውና በፊቱ እየሳቡት ወደ ጀሃነም ወስደው ጀሃነም ሲደርስ የጀሃነም እሳት ውስጥ ይወረውሩታል። ያ አላህ ከጀሃነም እሳት ጠብቀን። إخواني وأخواتي سلا جهنم يعزق جهولا شو درس بساعة طبت يتنسى الزلاي لما بقات تقد الجالو إن شاء الله يا الله فكار كونا بمي قتلو سامنت بجهنم استسلالو قطاتوج بسفيو نملكة تعلن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته. حمد عباده الشاكرين الذاكرين حمدا يوافي نعم الله علينا ويكافئ مزيده وصلاة وسلاما على المبعوث رحمة للعالمين سيدنا محمد اللهم صل وسلم وبارك عليه صلاة وسلاما دائمين متلازمين إلى يوم الدين. أما بعد إخواني وأخواتي السلام عليكم ورحمة الله وبركاته. بلفو سامنت بدار الآخرة سلاسة مستنيو كفل سل جهنم جمرن بجزي طبتي تنسى يتكرون لزاري لماقرب وسن النبر بزاريوم درس لاي إن شاء الله ሁለተኛውንና የመጨረሻውን ክፍል ስለ ጀሃነም በማየት እናበቃለን ማለት ነው። እኽዋኒ ወአኸዋቲ፣ በዚህም ደርስ ላይ ስለ ጀሃነም ቅጣቶች በሰማችሁ ቁጥር አላሁማ አጅርና ሚነ ናር አላሁማ አጅርና ሚነ ናር አላሁማ አጅርና ሚንሃ ማለትን እንዳይረሱ ከወዲሁ አስታውሳችኋለሁ። አሁን በጀሃነም ውስጥ እሳት ብቻ ሳይሆን ዘምሐሪር አለ። ዘምሐሪር ማለት እንግዲህ በጣም የቀዘቀዘና የሰው ልጅ ቆዳውም አጥንቱም ስጋውም መቋቋም የማይችለው ከባድ ቅዝቃዜ ነው። አቢ ሁረይራ ረዲየላሁ አንሁ በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ እሽተከት النار الى ربها فقالت የጀሃነም እሳት ወደ አላህ አቤቱታ አቀረበች ክስ አቀረበች አሉ። ربي اكل بعدي بعضا جهنم اساتي ارس برسو مبلالات جمره ارس برسو مفجاجه جمره بلا ودع الله كسسج كزيام الله بهولت تنفاش فكر سطات فاشد ما تجدون من الحر واشد ما تجدون من زمحرير ان انت بدنيا لاي اندزا يمياقاتلون ፀሐይና ሙቀት የሚያገኛቸው የጀሃነም እሳት በምትተነፍስበት ጊዜ ነው አሉ። በክረምትና በብርድ ጊዜ ደግሞ እንደዚያ የሚበርዳቸው አሉ። ጀሃነም የምትተነፍሰው ያ ቀዝቃዛ ትንፋሽ ነው አሉ። ጀሃነም ውስጥ ሰንሰለትና የጀሃነም ሰዎች አንገት ውስጥ የሚገባ ከብረት የተሰራ ቀለበት መሳይ ቅርጽ አለ። ይህንን ማስመልክቶ አላህ ስብሓነሁ ወተዓላ በሱረቱ ልኢንሳን ላይ ሲገልጽልን ኢና አዕተድና ልልካፊሪነ ሰላሲለ ወአግላለን ወሰዒራ፣ እኛ ለከሃዲዎች ሰንሰለቶችንና እንዛዝላዎችን እሳትንም አዘጋጅተናል አለ። እንዛዝላዎች ማለት እንግዲህ ትልቅ ከብረት የተሰራ ቀለበት መሳይ ነው። እርሱን በጀሃነም ሰዎች አንገት ውስጥ ያጠልቁትና በርሱ ይሳባሉ ማለት ነው። በሌላ አያ ላይ ደግሞ ኡዱሁ ፈጉሉህ፣ ያዙት፣ እሰሩት፣ ቱመል ጀሂመ ሰሉህ፣ ከዚያም በእሳት ውስጥ አስገቡት፣ ቱመ ፊ ስልሲለትን ከዚያም ርዝመቷ ሰባ ክንድ በሆነች ሰንሰለት ውስጥ አስገቡት ይላል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ሰንሰለት ሲናገሩ ለው አነ ሐለቃ ሚን ሃዚህ ስልስላ ወዲዐት አለል ጅባል ዱንያ ለአስበሐት ረማዳ፣ አንዷ የሰንሰለት ቀለበት ከጀሃነም ውስጥ ወጣ ዱንያ ላይ ባለው ተራራ ላይ ቢቀመጥ ያ ተራራ አመድ ይሆናል አሉ። የጀሃነም ሰዎች ጀሃነም ውስጥ አስቀያሚና አስጠያፊ ሆነው ይገባሉ። በዚህ ላይም የሰውነታቸው ይዘት ከባድ ቅጣቶችን እንዲችሉ ተደርጎ ግዙፍና የሰው ልጅ በዚች ትንሽ አቅሎ ሊስለው የማይችለውን ገጽታ ይዘው ይገባሉ። አቢ ሁረይራ ረዲየላሁ አንሁ በዘገቡት ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ አንድ ጀሃነም ውስጥ የገባ ካፍር ጥርሱ ኡሁድ የሚባለውን ተራራ ያክላል አሉ። አንዱ ጥርሱ ኡሁድ የሚባለውን ተራራ ያክላል። በአጥንቱ ላይ በሰውነቱ ላይ ያለው ቆዳ ደግሞ አንድ ሰውን ሶስት ቀን ያስኬዳል አሉ። ቆዳው ላይ ቢሄድ ሶስት ቀን ያስኬደዋል አሉ። በፍጹም የሰው ልጅ አንጎሉ ሊስለው የማይችል አይነት ሁኔታ ነው ማለት ነው። ጀሃነም ውስጥ ከፍተኛውና ከባዱን ቅጣት የሚቀጡት አላህ ሱብሓነሁ ወተዓላ በቁርአን ላይ እንደነገረን አልቂያ ፊ ጀሃነመ ኩለ ከፋሪን አኒድ፣ እልህኛውንና ከሃዲውን ወደ ጀሃነም ወርውሩት አለ። መናዕ ለበጎ ስራ ከልካይ በዳይ ተጠራጣሪ የሆነን ሁሉ ጀሃነም ውስጥ ወርውሮ እነዚህ ሰዎች እንግዲህ ከፍተኛውንና ከባዱን ቅጣት የሚያገኙ ነው። እንደዚሁ ደግሞ الذي جعل مع الله إلها آخر فألقياه في العذاب الشديد ያንን ከአላህ ጋር ሌላን አምላክ ያደረገውን ያሻረከው ማለት ነው በብርቱ ቅጣት ውስጥ ጣሉት ይላል ሱብሃነሁ ወተዓላ። ሁለተኛው ደግሞ አሉ ፍርዓውን النار يعرضون عليها غدوا وعشيا ويوم تقوم الساعة أدخلوا آل فرعون أشد العذاب فرعون النبي تسبوچون ودأسات طوات الناماتا أقربواتشو إلى الله ሰዓቲቷን በመተመጣበት ጊዜ ዮም አልቂያማ ማለት ነው ፍርዓውንና ቤተሰቦቹን ብርቱ ቅጣት ጀሃነም ውስጥ አስገባቸው ይላል። ፍርዓውን እንግዲህ አና ረብኩም አልአላ ስላለ ነው እኔ ከፍተኛው ጌታችሁ ነኝ እኔን ተገዙኝ ብሎ ዱንያ ላይ ሆኖ በመናገሩ ነው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ ደግሞ إن أشد الناس عذابا يوم القيامة المصورون يوم القيامة كان كفتنياون قطعت كم ياغنيو سووش وست يمسلو سووش ناچو عندن سو بإجاچو يمسلو كرس يمياوتو يسو كرس يمياوتو النرسو ناچو أهنم بليلة حديث لاي أشد الناس عذابا يوم القيامة رجل قتله النبي يوم القيامة كان كباد قطعت يمياغنيو سووش عندنياو نبي يقدلو نو نبي يقدلو سو الله بتامي تقطعب بسو نو مكناتهم نبي يميقدلو بتام دمبر كمت عسو يتنسانو ويم نبي لمقدل بممكرو نو او قتل نبي اندزو دقمو ነብይን ራሱ የገደለ ባለፈው ደርሳችን ላይ በቅሳስ አልአንቢያ በነብያት አምድ ላይ እንዳየነው እንግዲህ በኒ እስራኤሎች ነብያቶችን በየጊዜው ይገሉ ነበር። በዚህም ሰበብ በአንድ ዘመን እስከ 3 4 ነብያቶች በመድር ላይ ነበሩ። አንዱን ሲገሉ ሌላ ነብይ ልክ ነበር። እንግዲህ ምን ብለናል? በዮም አልቂያማ ቀን አሸድ الناس عذابا ከፍተኛ ከባድ ቅጣት የሚያገኙት ነብይ የገደለው ነብይን የገደለ ሶስተኛው ደግሞ ወኢማሙ ዳላላ የጠማማዎች ኢማም ይሄም ማለት ከመንገድ የወጡ ኪታቡንም ሱናውንም ተተው ከመንገድ የወጡ ሰዎች ወይም ደግሞ የሙናፊቆችና የካፍሮች አለቃዎች ማለት ነው። በዮም አልቂያማ ቀን በጀሃነም እሳት ውስጥ ከባዱን ቅጣት የሚያገኙት እንደነዚህ አይነት ሰዎች ሲሆኑ ቀላሉን ቅጣት የሚያገኙት ደግሞ ሙዋሂዲኖች ሙስሊሞች ናቸው ማለት ነው። እነዚህም እንግዲህ ከእሳት የተሰራ ጫማ ካደረጉ በኋላ የራሳቸው ላይ ደም ይንተከተካል ማለት ነው። የጀሃነም ሰዎች ካለምንም ተስፋ ካለምንም እረፍትና እንቅልፍ ለዘላለም ጀሃነም ውስጥ ሲሰቃዩ ሲቀጡ ይቆያሉ። በዚህ ጊዜ ሞትን ይመኛሉ። ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን የጀነት ሰዎች ጀነት ገብተው የጀሃነም ሰዎች ጀሃነም ገብተው ካበቁ በኋላ ዩእታ ቢልመውቲ የውም አልቂያማ ያመጡታል አሉ ሞትን። ፈዩቀፉ አለስራጥ በጀሃነምና በጀነት መሐከል በተዘረጋው ስራጥ ላይ ያቆሙታል አሉ። በሌላ ሐዲስ ላይ እንግዲህ ይህ ሞት በበግ መልክ ሆኖ ነው የሚመጣው ማለት ነው። فيقال يا اهل الجنه እናንተ የጀነት ሰዎች ተብሎ ይጠራሉ። فيطلعون خائفين እየፈሩ ከጀነት ውጪ ይመለከታሉ። وجلين ان يخرجوا من مكانهم الذي هم فيه እንግዲህ የሚፈሩት ك ከጀነት ውጡ ልንባል ነው ወይ በማለት እየፈሩ ወደ ውጪ ይመለከታሉ ማለት ነው። ثم يقال يا اهل النار እናንተ የእሳት ሰዎች ተብሎ ይጠራሉ። فيطلعون مستبشرين እነዚህም የእሳት ሰዎች በጣም ደስ ብሏቸው ልባቸው ተረጋግቶ ከጀሃነም ልንወጣ ነው የተጠራ ነው በማለት ወደ ውጪ ይመለከታሉ። ከዛም የጀሃነም ሰዎችም የጀነት ሰዎችም ይጠየቃሉ። هل تعرفون هذا ይሄ ምን እንደሆነ ታቃላችሁ ወይ? ይሄ ፍለፊታችሁ እናንተ መሃል ያለው ጀነትና ጀሃነም መሃከል ያለው ምን እንደሆነ ታቃላችሁ ወይ በማለት ይጠይቋቸዋል። نعم هذا موت አው ይሄማ ሞት ነው በማለት ይመልሳሉ። فيؤمر به فيذبح على الصراط الله يعزاچونا موت እንዲታረድ ያደርጋል። ከዛም በኋላ يا اهل الجنه خلود بلا موت يا اهل النار خلود بلا موت እናንተ የጀነት ሰዎች ካለ ሞት ለዘላለም ጀነት ውስጥ ኑሩ፣ እናንተ የጀሃነም ሰዎች ካለ ሞት ጀሃነም ውስጥ ለዘላለም ኑሩ ተብሎ ይታወጃል ማለት ነው። አሁን እንግዲህ የጀሃነም ሰዎች ሞት ከታረደ በኋላ ካሁን በኋላ እንሞታለን የሚለውን ተስፋ ይነጠቃሉ። ፊታቸው ይጠቁራል። አንዳንዶቹ አይናቸው ይታወራል። ሌሎቹ ምላሳቸው ይተሳሰራል። ቆዳቸውም ተቃጥሎ ሲያበቃ አላህ ሌላ ቆዳ ይተካላቸዋል። ይህንን ማስመልክቶ አላህ Subhanahu Wa Ta'ala በሱረቱ ኒሳ ላይ ሲነግረን እነልዚነ ከፈሩ ቢአያቲና ሰውፈ ንስሊሂም ናራ እነዚያን በአያችን በተአምራታችን የካዱትን በእርግጥ እሳት እናስገባቸዋለን። سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب سقاينم እንዲቀምሱ ቆዳቸው በተቃጠለ ቁጥር ሌሎችን ቆዳዎች እንለውጥላቸዋለን አለ። ان الله كان عزيزا حكيما الله አሸናፊና ጠበበኛ ነውና። የጀሃነም ሰዎች ከመደርስባቸው አዛብና ስቃይ የተነሳ ከጀሃነም ለመውጣት በጣም ይጥራሉ። በዚህም መሰረት አላህ ሱብረቱ ማኢዳ ላይ ሲነግረን يريدون ان يخرجوا من النار وما هم بخارجين منها ولهم عذاب ከጀሃነም እሳት ለመውጣት ይፈልጋሉ፣ ነገር ግን በፍጹም አይወጣቱም፣ የማይቋረጥ ቅጣት ያገኛሉ አለ። እንደዚሁ በሌላ አያ ላይ ደግሞ وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب እነዚያን በእሳት ውስጥ ያሉት ለጀሃነም ዘበኛ ለማልክ ጌታችሁን ለምኑልን ከዚህ ቅጣት ከዚህ አዛብ አንድ ቀን እንኳን ቢሆን ቢያቀልልን ብለው ይለምናሉ። በሐዲስ ላይ እንደተነገረን ሳያቋርጡ ያ ማልክ ይያሉ ይለምኑታል ማለት ነው። قالوا أولم تك تأتيكم رسلكم بالبينات النرسوم يهم بتأيكو كأن دشي عمتات بحالا مالكي ملس الله جوال النرسو يهم بتأيكو كأن دشي عمتات بحالا مالكي ملس الله جوال ملك تنيو چاچو نبياتو چو بآياوچ በተአምራቶቹ መተውላችሁ አልነበረም ወይ በማለት ይጠይቋቸዋል። قالوا بلا አው መተው ነበር፣ ነገር ግን አስተባበልናቸው አስዋሸናቸው በማለት ለማልክ ይመልሱለታል። قالوا فدعوا دعاء الكافرين إلا في ضلال خزنة جهنم سمن لسلاتشو اللهم لمناتشوهن عطاق وارتو يهيس ألوتاتشو يلمناتشو كنتو نونجي من مالت هيدا اللمبة مالت يمن لسلاتشوهن الله كجهنم يتأبك أننا يجهنم سووش مقب متأتنا لبس سناي يمي بلوتنا يمي تأتوتن بتلايا يملكو الله عزقاشتو الله چوال نگرگن يه مقبات چونا متأتا چو كراحا بدنا كوهات ام من ماينة ترفات اي ستا چو كزيه مقبات چو وست عندنياو زقوم يمي بالونو إن شجرة الزقوم طعام الأثيم يزقوم زاف يحاطي عتنيو مقبنو كالمهل يغلي في البطون كغلي الحميم اند زيت عتلانو على سبحانه وتعالى بهودو چاچو وسط يمي فلاسي هون اند غنفلوها عفلالي اللونو على يهزاف بات امرارانا يسولج لبلاو يكرنا بتعاتو بيك أمسنقوان كمرارانتو يتنسا لغلو يميتشل يسونتون قدابين كادمو يميا سابتنا رسول صلى الله عليه وسلم سلزقم سنقرون والذي بعثني بالحق نبيا بحق نبي نتبلاكين أملا اللوالو لو أن قطرة من الزقوم وديعت على الأرض لأفسدت على أهل الأرض مئيشتهم عند التبتاك زقوم دنيا مريت لاي بتورد بمدر لاي يالو تنسووج هيواتاتشون باب بلاشيش نبرالو هلتن يوم قبدقمو غسليني بالال الله بقرآنو لاي سيقل سلن فليس له اليوم هاهنا حميم لارسوم زاري الزيه زمدي اللوم ولا طعام إلا من غسلين مقبم يميهونو كأساس سووج كسل التعبي يميهونو فساشنو بمالت الله قال لسألن غسلين من اندهون رسول صلى الله عليه وسلم سنقرون هو أنتن من الجيفة وأحر من النار كموتا كبسبس يسولج ويم يكبت ريسا يكفانو ما قاتلو دقمو كأسات يبلت أنو علو كزام يبلا ودا الله يالك سال الله كسونا توست اندياوت علت علو لو أن دلو من الغسلين أفرغ في بحر الدنيا لأنتنها عند يوها مكجا غسلين بدنيا بحر لا بفس يعنم بحر باقم موالو سوستن يو يجهنم سووش مقب دقمو دريع يمي بالونو الله سبحانه وتعالى سلزهم سنقرن ليس لهم طعام إلا من ضريع لن نرسم دريع كم يبالو إشو حما زاف إنجي ليلا مقب يلا تشوم على لا يسمن ولا يغني من جوع يهم مقب يما يا سبا يما يا وفر كرهابم يما يا بكاكانو بلو الله سبحانه وتعالى نقرونا سلامة التاتشوم سنقرن كمن هو خالد في النار وسقوا ماء حميما فقطع أمعاءهم الله يموكون وهايا قتاتشو علالة عنجتاتشونم ودياونو يبتعت سوالي قرارتو علالة كذبة الرفن قدي يجهنم سووج جهنم وست يمي تنيبت من يتعلى يمي الشفنبت من نقر على جو يهننم أسم الكتو الله سبحانه وتعالى بسورة الأعراف استسنقرن لهم من جهنم مهاد ومن فوقهم غواش لن نرسم بجهنم است من تقاف على جو كبلايا جو مشفن يوش على جو النزي من طافو جنة مشفنياوج كأسات يتسرونا جو وكذلك نجزي الظالمين قتلهم الله سيلان لبدايو جم በእንደዚህ አይነት ሁኔታ ምንዳቸውን እንሰጣቸዋለን አለ ሱብሃነሁ ወተዓላ። ረሱል ሰለላሁ ዐለይሂ ወሰለም አንድ ቀን ከሰሃባዎቻቸው ጋር ቁጭ ብለው ወለዚ ባአሰኒ ቢልሐቅ ነቢያ አላህ በሐቅ ነቢይነት በላከኝ ምላለው አሉ። ለው አነ ፊ ሃዛ አልመስጂድ 100,000 አው የዚዱን በዚህ መስጂድ ውስጥ 100,000 ከዛ በላይም የሚሆኑ ሰዎች ቢገኙና ወጃአ ረጁል ምን አህሊ ናር ወተነፈሰ ፊ ሃዛ አልመስጂድ ለአህረቀ ሃዛ አልመስጂድ ቢመን ፊህ አንድ የጀሃነም ሰው እዚህ መስጂድ ውስጥ 100,000 ሰው ባለበት መቶ ቢተነፍስ ሰዎቹም መስጂዱም እንዳለ ይቃጠላል በማለት ተናግረዋል። ሱብሃንአላህ ጀሃነም ውስጥ ስላለው አዛብና ስቃይ ከዚህ በላይ ለመናገር በጣም ያስቸግራል። ኢኽዋኒ ወአኽዋቲ በባለፈው ሳምንትና በዛሬው የዳሩል አኽራ ትምህርት ላይ ስለ ጀሃነምና ስለ ጀሃነም ሰዎች እንዲሁም ቅጣታቸውን ከኪታብና ከሱና ተመልክተናል። ነገር ግን ስለ ጀሃነም የተነገረው ይህ ብቻ አይደለም፣ ብዙ የሚቀር አለ። አላህ እስካሁን በሰማነው የምንጠቀምበት ያድርገን። በእርግጥ ለመናገር ለራሴም ስለ ጀሃነም ቅጣቶች በዚህ አይነት መልኩ በዋዛ መናገር እጅግ በጣም ከብዶኛል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ለው ተዓለሙነ ማ አዕለም እኔም ማቀውን ብታቁ ኖሮ ለደሂክቱም ቀሊለን ወለበከይቱም ከሲራ ትንሽ ስቃችሁ ብዙ ባለቀሳችሁ አሉ። ወማ ተለዘዝቱም ቢንሳኢ አለል ፍራሽ ከሚስቶቻችሁ ጋር በፍራሽ ላይ ባልተደሰታችሁ አሉ። ወለኸረጅቱም ኢለ ሰዓዳት ተጅአሩነ ኢለላህ በየመንገዱ በየበረሃው ላይ ወጥታችሁ ወደ አላህ ባለቀሳችሁ አሉ። በዚህ ደርስ መጨረሻ ላይ ማየት የምፈልገው የእብሊስ ጀሃነም ውስጥ ኹጥባ ማድረግ ነው። እኽዋኒ ወአኸዋቲ ሸይጣን ያልተቆራኘው ማንም ሰው የለም ካለ ረሱል ሰለላሁ ዐለይሂ ወሰለም በስተቀር። ሸይጣን አሳስታችሁ አላህ የከለከለውን የፈጸማችሁ፣ አላህ ያዘዘውን የተዘናጋችሁ፣ ሰላት የተዋችሁ ወይም ካለ ዑዝር ያቆያችሁ፣ ሐሜት ውስጥ የተነከራችሁ፣ አላህ በማይወደው አኳኋን ተጋግጣ የወጣች፣ ሸርዑ በማይፈቅደው አለባበስ ለብሳ መንገድ የወጣች ሸይጣን ነውና ወደዚህ የመራቸው ተውባ አድርገው ወደ አላህ ተመልሰው ካልሆነ እብሊስ ኹጥባ ሊያደርግ ነው። ስሙት። ሁሉም አላህን የሚያስቆጣ ማየት የሌለባችሁን ያያችሁ፣ መናገር የሌለባችሁን የተናገራችሁ፣ ማድረግ የሌለባችሁንም ያደረጋችሁ ተውባ አድርገው ወደ አላህ ተመልሰው ካልሆነ እብሊስ ኹጥባ ሊያደርግ ነው። ስሙት። ሸይጣን የእርሱን ቃል ለሰሙ እርሱ ሲወሰውሳቸው ለተከተሉት ጀሃነም ውስጥ ከእሳት በተሠራ ሚንበር ላይ ተገዶ ቆሞ ባዘነና በፈራ አንደበቱ እብሊስ ኹጥባ ሊያደርግ ነው። ስሙት። وقال الشيطان لما قضي الأمر إن الله وعدكم وعد الحق ووعدتكم فأخلفتكم نجرون بتفصم جزي مالتم جنة مقبات يعلبك كقبابو هلا جهنم مقبات يعلبك كقبابو هلا ሞትም ታርዶ ሁሉም ለዘላለም እዛ መኖሩን ካወቀ በኋላ ሸይጣን አላህ እውነተኛውን ቃል ኪዳን ገባላችሁ፣ እኔም ቃል ኪዳን ገብቼላችሁ ነበር ይላል። ይህንንም ቃል ኪዳኔን አፈረስኩባችሁ አለ። ወማ ካነ ሊየ ዐለይኩም ሚን ሱልጣን إلا أن دعوتكم فاستجبتم لي ودزيا ودمت فونا قرصت أراتشو لاني بنانت لاي من ماينت سلطان النبرنيم ألاس قدر قواتشوهم ألاس فرار راتشوهم نگرگن انت نگرنو یاد رکوت تر روحاچو انانتم تکتلاچو نیاله فلا تلومونی ولومو انفسکم انین اتو کسو راساچو نو کسو زی جهنم بمکباتاچو انین اتو کسو راساچو نو کسو آله ما انا بمصرخكم وما انیم جهنم گبچالو انانتم جهنم گبتاچوال ماناچنم ماننم مادانال چالم انیم انانتم مادانال چلم انانتم انیم مادانات چلم مال اخوانی و اخواتی یهن درس کمزگاته بفید اهتوچین اند نگر لاستاوساچو فلگالو اند لمچ ارشاگیزی ادرگیاس کرخوت نگرالو رسول صلى الله عليه وسلم الله جهنم من أسايتو أجوال بزي كزي يجهنم سووش مبايو كزي بجهنم وست بزاتي الله چو سووش سيتوش مهونا چون عرقاك دون أبر ابن عباس رضي الله عنه بزقبوت حديث لاي أريت النار إساتن الله أسايتو ينبرالو فإذا أكثر أهلها النساء إساتنم بايهو بقزي كجهنم سووش وست أبزان يو سيتوش هونو آجين چارلو عدو كزيام قطلو يكفرنا عدو يكفرالو يكدالو بلو تناكرو صحاباوچوم قيل يكفرنا بالله با الله نووي يمي كفروت بمالت أيكو رسول صلى الله عليه وسلم سملسو قال يكفرنا العشير ويكفرنا الإحسان بقسران چرنتن يكدالو علو يهنن مبابال سيابرا الروت لو أحسنت إلى إحداهن الدهر أنت لأنداتشو عمت ملو چرهونه ترو نگر عدر قهلاتشو منم نگر سات تاقود لباتشو منم نگر سات تاس كفاتشو لا عمت ياهل بتكوينا ثم رأت منك شيئا عند نقر بالتايب قالت ما رأيت منك خيرا قد يهن نقر عند قزي بيتشاس لا يشبه بهوتي كانت عند نقر عيتش علاكم عند خير عيتش علاكم بلا تكدار لجالو اهتوشي ببالش النابانشي ما حكالي اللون قنن ينت أسامري بوندمش باقوتوچش بليلوچ محكل يالون گنينيونت اسامري اخواني واخواتي ان شاء الله بميقتلو سامنت سله جنتي جيلاچو قربالو سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته.